ምህረቱ ነው የበላይ ምህረቱ ነው የበላይ በኔ ላይ ምህረቱ ነው የበላይ ምህረቱ ነው የበላይ በኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ በኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ በኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ ስለ እርሱ ምህረት ፈጽሞ ማያልቅም ቢባል ቢባልለት ልገልጸው አልችልም እኔም አቅቶኛል በእኔ ላይ ምህረቱ እጅግ በዝቶልኛል ምህረቱ ነው የበላይ ምህረቱ ነው የበላይ በኔ ላይ ምህረቱ ነው የበላይ ምህረቱ ነው የበላይ በኔ ላይ ምህረቱ ነው የበላይ ምህረቱ ነው የበላይ በኔ ላይ ምህረቱ ነው የበላይ ምህረቱ ነው የበላይ ከተወለድኩበት እስካሁን ቀን ድረስ በዚች በምድር ላይ ቆሜ ስመላለስ በሕይወቴ ዘመን የበዛው ጥበቃ ነፍሴን አሳርፋት መሳቀቋ በቃ በኔ ላይ ጥበቃው ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ በኔ ላይ ጥበቃው ነው የበላይ ጥበቃው ነው የበላይ ፍቅሩን አላቀርብም የአምላክ ፍቅር ከሰው ምድቡም አይገጥምም የእርሱ ሴት ለየ መውለዱም ልዩ ነው በእኔ ላይ የበላይ የአምላኬ ፍቅር ነው የኢየሱስ ምክር ፍቅሩ ነው የበላይ በኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ በኔ ላይ ፍቅሩ ነው የበላይ ፍቅሩ ነው የበላይ ቆጥቦ ሰስቶ ወስኖ አይሰጠኝም ወስኖ አይሰጠኝም ቸር ነውና እሱ ደጃ ያስጠናኝም ደጃ ያስጠናኝም ለሕይወቴ ዘመን የሚያስፈልገኝም የሚያስፈልገኝም በእኔ ላይ ሆና ቸር ነው አይነሳኝም ቸር ነው አይነፍገኝም ቸርነቱ ነው የበላይ ቸርነቱ ነው የበላይ በኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ በኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ በኔ ላይ ቸርነቱ ነው የበላይ ቸርነቱ ነው የበላይ ሲኦል ወጣው ከሰቀቀን ወጣው ከሰቀቀን በጣም ተደላደል ጌታን ያገኘውከን ጌታን ያገኘውከን በሕይወት መዝገብ ላይ ስሜን አሰፈረ ስሜን አሰፈረ ሰይጣን ላይ ያገኘኝ ዘላለም አፈረ ዘላለም ከሰረ በኔ ላይ ማዳኑ ነው የበላይ ማዳኑ ነው የበላይ በኔ ላይ ማዳኑ ነው የበላይ ማዳኑ ነው የበላይ በኔ ላይ ማዳኑ ነው የበላይ ማዳኑ ነው የበላይ በኔ ላይ ማዳኑ ነው የበላይ ማዳኑ ነው የበላይ